ከሳውዘንድ መፍትሄ የሚታደግ የሚያድን የለ ተስፋ የምንለው አንተ ነው ኢየሱስ ደግመ የምትምረን የዘላለም ተስፋ ምናደርገው አንተ ነው ኢየሱስ ዛሬም በምትምረን በዘላለም ንጹህ የሚባል ባንተ ዘንድ ወዴት ነው? ሁሉም ሰው በራሱ መንገድ መጎደ እንዳሻው ስቦ እንደወደደ ሁሉ ሰው በደለ አንተም ጻድቅ የለም ከምረት ውጪ መድኃኒት የለም አንተንም በምረት በደምህ ተበን ማረን ይቅር በለኝ አንተ ላይ ያለሽ ማረኝ ማረኝ